እሺ ኖርማል የተፍሲር ፕሮግራማችንን አይደለም፣ እንዲሁ የዘመኑን የሚያናግረን ነገር ትንሽ ያው እንዲሁ እንነጋገርና ከዛ በኋላ ኢንሻአላህ በሌላ ፕሮግራም እንገናኛለን። እኔ ትንሽ መልእክት ነገር ማስተላለፍ ፈልጌ ነው። አላህ ሱብሃነሁ ወተዓላ በሱረቱ ላንፋል ቁጥር 36ኛ ላይ ምን ይላል? ان الذين كفروا ينفقون اموالهم ليصدوا عن سبيل الله فسينفقونها ثم تكون عليهم حسره ثم يغلبون الى من الى اخوتي ان الذين كفروا اننيا يكادوا سوچ الى الله ينفقون اموالهم ገንዘቦቻቸውን ይመጸውታሉ ገንዘቦቻቸውን ያወጣሉ ሊየሱዱ አን ሰቢልላህ ከአላህ መንገድ ሰዎችን ሊያግዱ ገንዘብ ወጪ ያደርጋሉ ይላል። ይሄ የጀመረው ከድሮ ጀምሮ ነው። አላህ ሱብሓነሁ ወተዓላ ነቢያትን መላክ ከጀመረበት ጊዜ ጀምሮ ከኑህ አለይሂ ሰላም ጊዜ ጀምሮ ማለት ነው ጌታዬ ሆይ እነኚህ ህዝቦች እንቢ አሉኝ ወተበዑ መን ለም የዚድሁ ማሉሁ ወወለዱሁ ኢላ ኸሳራ ገንዘብና ልጆቹ ኪሳራን እንጂ ያልጨመሩለትን ሰው ተከተሉ እኔን ትተውን ያሉት ኑህ አለይሂ ሰላም። በአካባቢው የነበሩ ሹማምንትና መኳንንት ናቸው ኑህን አለይሂ ሰላም የተቃወሙት። ሁልጊዜ ነቢይ በተላከ ቁጥር ተቃዋሚ ሆነው የሚደገሱት ተቃዋሚ ሆነው የሚቆሙት ለነብያት ሀብታሞች፣ ባለስልጣኖች፣ እኔ ልሰማ ባዮች ናቸው። ይሄ ሱና ነው። በዓለም ላይ ሀቅ እንዳይተነፈስ፣ ፍትህ ቦታን እንዳያገኝ፣ የነብያት መንገድ እንዳይተገበር የሚያደርጉት ከሃዲ የሆኑ የሀብት ባለቤቶች ናቸው። ነቢዩ ሰለላሁ አለይሂ ወሰለም በተላኩበት ጊዜ እነ አቡ ጀህል እስላምን ለማክሰም እነ አቡ ሱፊያን ከእስልምናቸው በፊት እነ ዑትበቱ ብኑል ሙጊራ አልወሊድ ብኑል ሙጊራ እነ ዓስ ብኑ ዋኢል እነኚህ በጣም ትላልቅ የሆኑ የመካ ሹማምንቶች ገንዘብ ያወጡ ነበር። ሰዎችን አርደው በማብላት ሙሐመድን አትከተሉ ሲሉ ነበር። ከፊሎች ደግሞ ዘፋኝ ባሮችን በማዘጋጀት ኸምርን በማዘጋጀት ሙሐመድ እናንተን ከሚጠራችሁ ነገር ሙሐመድ እናንተን ወደሱ ከሚጠራችሁ ነገር ይሄን መስማት ኸምርን መጎንጨት ለእናንተ የተሻለ ነው በማለት ሰዎችን ወደ ፈሳድ ይጋብዙ ነበር። እና አላህ ሱብሃነሁ ወተዓላ የቀዲሞቹንም ያሁኖቹንም ሁሉንም አጠቃሎ ኢነለዚነ ከፈሩ እነኛ የካዱ ሰዎች ዩንፊቁነ አምዋለሁም ገንዘባቸውን ወጪ ያደርጋሉ ሊየሱዱ አን ሰቢልላህ ከአላህ መንገድ ሰዎችን ሊከለክሉ ይላል። ከአላህ መንገድ ሰዎችን ሊያግዱ ይላል። እስፔሻሊ አሁን እያፈጠጠ የመጣው ሶሻሊዝምን ከጣልን በኋላ ኮሚኒዝምን ከጣልን በኋላ ከፊታችን የሚጠብቀን ትልቁ ጠላት ኢስላም ነው ብለው ይደመድማሉ ምዕራባውያን። ስለዚህም በተቻላቸው መጠን ሁሉ ባላቸው ሀብት ባላቸው የጦር ኃይል ኢስላምን ለማክሰም ከምድር ገጽ ለማጥፋት የማይፈነቅሉት ድንጋይ የለም። ግን ለምን ሙስሊሞችን ይጠምዳሉ? ለምን ተብሎ ሲጠየቅ መልሱ ምንም አይደለም። ምን ይላል አላህ ሱብሓነሁ ወተዓላ? ቁል ብለህ በል ያ አህለል ኪታብ፣ እናንተ የመጽሐፉ ባልተቤቶች ሆይ ሀል ተንቂሙነ ሚና፣ ከኛ የምትጠሉት ነገር ምን አላችሁ?

ማካነ ኢብራሂሙ ይሁዲየን ኢብራሂም አይሁድም አልነበረም ወላ ነስራንየን ክርስቲያንም አልነበረም ወላኪን ካና ሐኒፈን ግን ከውሸት የራቀው ነት ላይ የቆመ ነበር ሙስሊመን ለጌታው ታዛዥ ሙስሊም ነበር ወማካነ ሚነል ሙሽሪኪን ከአጋሪዎችም ከጣዖት አምላኪዎችም አልነበረም ይላል አላህ Subhanahu Wa Ta'ala አከዛ وجهت وجهي للذي فطر السماوات والارض حنيفا انا قلت ابراهيم فيتين لذا سماينا مدر لفطرو جيتا ازوركوين فيتين ودذا اقطاچو نو يالوت انيه ناتشو ابراهيم نوح مسلم نبرو راساتشون لله ياسكزو نبيات بمولو كنوح عليه السلام انستو كادم نو ميجمرو نبيات የነብያት ሰንሰለት እስከ ነብዩ ሰለላሁ ዐለይሂ ወሰለም ማብቂያ ድረስ ያለው ሁሉም ሙስሊም ነበር ታዲያ ስለምን ነብያት ተገደሉ ዘከርያ የተገደሉት በአይሁዶች ነው ያህያ የተገደሉት በአይሁዶች ነው የተቀሩት ነብያት ከነሮሃቸው የተቀበሩት በአይሁዶች ነው ታደነኛ አይሁዶች አላህን ሱብሃነሁ ወተዓላ ነፈቃ አድርጉ የሚል ተዛዝ በመጣ ጊዜ አላህ ሱብሃነሁ ወተዓላ በሚያስቀይም መልኩ ገልጸዋል የዱላሂ መግሉላ ያአላህ ጆች የሚሰጡ አይደሉም የተቆለፉ ናቸው ኢነላህ ፈቂሩ ወነህኑ አግኒያ አላህ ደሃ ነው እኛንን ሀብታሞቹ አሉ። ስጡ ስለተባሉ እኮኛ ሀብታሞች ስለሆነ ነው እሱ ደሃ ስለሆነ ነው። እንዲህ ያሉ ናቸው። እንዲህ ያሉ እርኩሶች ለመቼም ያአላህ ዲን ይጓጋሉ። ለመቼም። ስለዚህ የጀርመኑ አንድ ቀሲስ ማርቲን ሉተር ምን ይላል? If you dig down to the root of every problem you get there a Jew ila alam lay lemikassatu chigroch mensiew mindinno bilachu odetach bitqofru ayhuden tagenyallachu ila alam lay yallo trimis yemigermno muslimoch beyebotaw selamen ittemedallu selamen nezanet yatallu baamerika baawropa betelayaye bota lay ለምን በነሱ ላይ ልዩ ጫና ይደረጋል? ለምን ፎርጅድ መብት ይሰጣቸዋል? ዋይ ለምን ሲባል ለምንም አይደለም። አላህ Subhanahu Wa Ta'ala ولو اتبع الحق اهواءهم لان حق እነሱን ስሜት ቢከተል ኖሮ لفسدت السماوات والارض سماءنا مدر يبلاشو ነበር ይላል። ሴቶችን አካላቸውን ገልጠው እንዲያዩአቸው ለማድረግ የተለያዩ ነገሮችን ይፈበርካሉ። ፋሽን ሾው ምንድነው? ቢች ቮሊቦል ምንድነው? ሴቶች በፓንትና በጡት መያዣ የሚጫወቱበት ቢች ቮሊቦል ብለው ሽልማት ያዘጋጃሉ። የተለያዩ ስፖርቶችን ብታዩ የሴቶችን አውራ የሚያሳይ ነው። የሴቶችን ውበት በማየት ይደሰታሉ። ለስሜታቸው ተገዢ የሆኑ ሰዎች ይሄንን ቀኖና ያራምዳሉ። ዋይ ሴት ልጅ በተሰተር ነበር የሚያምርባት። አልመርአቱ አውራ ይላሉ ነብይ ሰለላሁ ዐለይሂ ወሰለም ሴት ልጅ አውራት ነች። ከዛ ሁ ለዚህ ሴት ልጅ ተገላልጣ ካልወጣች እንብርቷን ካላሳየች በፓንትና በጡት መያዣ ካልሄደች ከዚህ ማልፎ አሜሪካን ውስጥ ኑዲስትስ አሉ። እዚህ ከዛ ምትገቡ ሰዎች ታዋላችሁ ኑዲስት አሉ። ለዚ አውራታቸውን እንደፊቴ ነው ከዛ ምን ይለያል ለምን ሸፈነዋለው ብለው እርቃናቸውን የሚሄዱ አሉ። ይሄ እንሰሳነት ነው። አላህ Subhanahu Wa Ta'ala ያ በኒ አደም ኹዙ ዚነተኩም ዒንደ ኩል መስጂድ በመስገጃ ቦታ ሁሉ መገጫችሁን ያዙ ነው ያለው። ሒጃብን መገጫ ነው ያለው አላህ Subhanahu Wa Ta'ala so why ለዚ አንገላለጥም አውራታችንን እንሸፍን

አሁንም ለወደፊቱም ገንዘባቸውን ያወጣሉ። ثم تكون عليهم حسرة كذان ياوتوت جنزب بالنسو لاي سأسأتي هونان ثم يغلبون كزامج الرشا لي الشنفال ويلا حاق قول لي الشنفال حاقي قطنا لنجي اي بدس سلزي حاق ان ياسو يستفقا نا بزوغزي دكتور زاكر اندميلوت تراريزم terrorism ashabarinet is not ilalu terrorism is not the monopoly of anyone it is the monopoly of politicians ilalu lezi politicians nacho buzu gize shibirin eminezut shibirin mitagabrut weras ya allah baroch ya allah qana galgayoch ለሰው ልጆች መዳንት ናቸው ሙስሊሞች ባሉበት ጎረቤቶቻቸው ተደሳች ናቸው ተደሳች ሲሆኑ ነው የነኛ ሰዎች እስልምና ተቀባይነት የሚኖረው ነብይ ሰለላሁ ዐለይሂ ወሰለም ጎረቤትህ ስላንተ አማን ካልተሰማው ምታሸብረው ከሆነ አላመንክም ነው ያሉት ለዚህ እኛ የማንም ስጋት አይደለንም እኛ ሙስሊሞች ለዚህ ሰዎች ሲራቡ መጋቢዎች ሲቸገሩ ረጂዎች ሲታረዙ አልባሾች ሰዎች ፍትህን ሲያጡ ፍትህ እንዲያገኙ ታገደ አላህ Subhanahu Wa Ta'ala ሐቅን ከነፍስ ያጋ ምትሄድ አላደረጋትም ነፍስ ሁሉ ግዜ እነ ነፍስ ለአማራቱን ቢሱ ነፍስ ሁሉ ግዜ በክፉ ነገር አዛዥ ነች ይላል ነፍስ በስስት ታዛለች نفس سلطانن تفلقالچ نفس خدامنچ نفس غاطوتنتن زموتن دانس چفران اين تودالچ نفس حاميتن تودالچ الله سبحانه وتعالى جنتن كفطره بوحالا جبريل اندي گوبنيو ادرغات جبريل عليه السلام جنتن كايه بوحالا ምንድነው ያለው ስላንቺ የሰማ ሰው በሙሉ ሳይገባ አይቀርም ማለት ስንታችን ስለ ጀነት ሰምተናል ብዙዎቻችን ከዛ በኋላ አላህ Subhanahu Wa Ta'ala ጀነትን ለነፍስ አስቸጋሪ በሆኑ ነገሮች አጠራት መስጂድ በመመላለስ በሰደቃ በጾም በሰላተ ለይል በሰላት በሂጃብ በሰደቃ ምላስን በመሰብሰብ ስሜትን በመቆጣጠር ስለሰው በመጨነቅ በጣም ከባድ ከባድ በሆኑ ነገሮች ሲሰደቡ ሰብር በማድረግ በጣም ከባድ ነው ቢል መካሪ ለነፍስ ያከበድ ከባድ በሆኑ ነገሮችን አጠራት ጀነትን ከዛ በኋላ የሚገባ የለም አለ በጣም ከባድ ጀሃነምን ከፈጠረ በኋላ ደግሞ ጅብሪል ጎበኛ አለይ ሰላም ጀሃነምን ከዛን አስፈሪነቷን ካየ በኋላ ስላንቺ ሰምቶ ካንቺ የማይጠበቅ የማይሸሽ የለም ብሎ ደመደመ ከዛ በኋላ አላህ بالمشتهيات ነፍስ ደስ በሚላት ነገር አጠራት جهنمን በምን በጭፈራ በዝላይ خمر በመጠጣት ገንዘብ በመውደድ በልቀኝነት በዝሙት ይሄን ጊዜ እሚተርፍ የለም ብሎ ደመደመ ስለዚህ ብዙ ሰዎች ስሜታቸውን ተከታዮች ናቸው ሲምፕሊ ልንገራችሁ አንድ የዲን ሙሐደራ ተዘጋጅቶ ስንሰው ይገኛል እዛ ቦታ ላይ በእንግሊዝ ፕሪሚየር ሊግ አርሴናል እና ማንቸስተር ተጋጥመው ደጋፊዎቻቸው እንዴት ነው የሚሆኑት እንዴ አስተውላችሁ ታቃላችሁ እንዴት ነው የሚያብዱት እንዴት ነው የሚጮሁት አቅለ ያላቸው ይመስላል ሶ የሰው ብዛቱስ ግርግሩስ ያለም ዋንጫ ሲባል what is that በጣም ይገርማል ማለት ባጭሩ አላህ Subhanahu Wa Ta'ala ወነሃ ነፍሰ አንል ሀዋ ይላል ነፍሱን ከዝንባሌዋ የከለከለ ይሄ ነው የሚፈልገው አላኩል ሐልን ሰዎች በሁለት ይከፈላሉ ይላሉ ከፊሉ ለመብላት የሚኖር ከፊሉ ለመኖር የሚበላ ያላህ ባሮች ለመኖር ነው የሚበሉት ካልበላው ቆሜ መሄድ አልችልም ብለው ያላህ ጣላቶች ደግሞ ለመብላት ነው የሚኖሩት ሀያታቸው ራሱ መብላት መበዝበዝ ማለት ነው ስለዚህ ለመኖር መብላትና ለመብላት መኖር ይለያያሉ ሐቅ ሲድበሰበስ ይሄ ሐቅ ከሚድበሰበስማ እኔ ሀያቴ ይለፍ ሙስና ከሚንሰራፋ በደል ከሚንሰራፋ አይኔ አየው እኔ ልለፍ ልታገልና የሚሉ ሰዎች ናቸው ያአላህን ዲን በምድር ላይ በግሩ እንዲሄድ የሚያደርጉ ስለዚህ ባጭሩ ከነብያት መንገድ ሰዎችን ከጌታቸው ጋር ለማስታረቅ በየጊዜው አላህ Subhanahu Wa Ta'ala ከቀሰቀሳቸው ነብያት መንገድ በእጃችን ያለው የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ቁርአን ነው ያ ነው the only constitution on the surface of the earth ሰዎች በአማን እንዲኖሩ የሚያደርገው ስለዚህ ይሄንን ነብያዊ መንገድ በሐያታችን ውስጥ አስገኝተን በቤተሰቦቻችን ውስጥ አስገኝተን በሰዎች ውስጥ አስገኝተን በጎረቤቶቻችን ውስጥ አስገኝተን ሰዎች በአማን እንዲኖሩ ልናደርግ ይገባል። ሰዎች ሁሉ ጊዜ ሃይማኖታዊ ሲሆኑ በየትኛውም መስኩ ገዳም የገቡ ባህታውያንና ከተማ ውስጥ በመኪና ምሽቀረቀሩት አይገናኙ። አላህ Subhanahu Wa Ta'ala ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين وأنهم لا يستكبرون لا كساوست لقيتاتشو يادرو إنسو ناقينتن بنا ناقراتشو إهما عملاك ميودو ناقرا هيدلمي لالو أهو نييتك هيدي اللو ناقر مارم مريت لماقيت بمسنة ስራ ለማግኘት በሙስና ሴቶች ስራ ለመቀጠር ቀጣሪያቸውን በሴትነታቸው አገልግለው ስጋቸውን ሸጠው ነው ና ለምን ባጭሩ ማለት ነው ድብልቅልቅ ሲል ሐቅ ሲጠፋ አላህ ነገሮችን ያበላሻቸዋል ምን ይባላል አላህ ሲቆጣ ልምጭ አይቆርጥም ያደርጋዋል እንጂ ነገሩ እንዳይጥም ይባላል ይበላሻል ማለት على كل حال انيا هول كزي لجيتاچن يادرن نفسياچنن يتقطاطرن يا الله باروچ لنهون يكبالا خيرنش اسلام خادم عطا استماري عطا متغبرو عطا اميسبكو عطا لغوربيتو طرو ميون تاطا سلادين ميچنق انقلف يمياطا تاطا ሰዎች ሁሉ ዲኑን እሱ ይጠብቀው ምን አገባኝ እኔ አሉ ቢባል ያላህ ስልጣን ይጎላል አይጎላም እኛ ሁሉ እንደ ኢብሊስ ብንሆን አላህ ይጠብቀንና አላህ ከስልጣኑ የሚቀንሰው ነገር የለም ሰዎች ሁሉ እንደ ኢብሊስ ቢሆኑ ሰዎች ሁሉ እንደ ነብያቶች ወይ እንደ ነብዩ ሰለላሁ ዐለይሂ ወሰለም ቢሆኑ ደግሞ ለአላህ የሚጨምሩ ስልጣን የለም من عمل صالحا فلنفسه ما الكم سرى يسرى لراسنا الى الله سبحانه وتعالى الذي اخوتي واخواتي بتكست بيوتيوب بمكاتاتل بممكاكر بمادامطب ان غادنيوچاچن وي من راساچو بلت بتجمرو يا ايتوبيا مسلموچ گداي مانم حق ሊነክስ ይገባል የሚል ሰው ሁሉ ሊያስጨንቀውና ምንድነው ጥያቄያቸው ለምን አይመለስም ሲል መጠየቅ መጨነቃል አላህ Subhanahu Wa Ta'ala ምን ይላል اخوتي ايو يا ايها الذين امنوا ይላል እናንተ አመናችሁ ሰዎች ወይ من يرتد منكم عن دينه ይላል ከናንተ መሐከል ከእምነቱ የሚያፈገፍግ ካለ فسوف ياتي الله الله يا متال بقوم حزبوچن يحبهم الله يميوداچون ويحبونه الناس سن يميودوتن عذلتين على المؤمنين للمؤمنوش تناناش يهونوتن يلا المؤمنوش باهري مندنو للمؤمنوش تناناش ناتچو يوادقالو انت كنيت بلطاله اسكي تناغرني لسما بايوچ ناتچو አዕዘትን አለል ካፊሪን በካፊሮች ላይ ደግሞ ብርቶች ናቸው ይላል። አሁን የኛን መጅሊስ ስናይ የመንግስት ባለ ስልጣናት ሲመጡ መግቢያ ይጠፋቸዋል፣ መግቢያ ይጠፋቸዋል፣ ይሽጎደጎዳሉ፣ መግቢያ ነው የሚጠፋቸው። አንድ ሙስሊም ዳዒ ሲመጣ ከፍ ዝቅ ያደርጉት። ሱብሃንአላህ፣ አጂብ የሆነ ነገር ነው። አዒዘቲን አለል ካፊሪን ዩጃሂዱነ ፊ ሰቢልላህ፣ በአላህ መንገድ ይታገላሉ እነኚህ ወንዶች ይላል አላህ። ላ የኻፉነ ለውመተ ላኢሚን፣ የወቃሽን ወቀሳ አይፈሩም አለ አላህ ሱብሓነሁ ወተዓላ። ከዛን ዛሊከ ፈድሉላህ፣ ይህ እኮ ማንም ሰው የሚያገኘው አይደለም። ስለ ዲን መቆርቆር፣ ለሙእሚኖች መተናነስ፣ በካዲዎች ላይ መጀገን፣ በአጭበርባሪዎች ላይ መጀገን፣ ይህ ዛሊከ ፈድሉላህ፣ የአላህ ትሩፋት ነው። ዩእቲህ መየሻ፣ አላህ ለፈለገው የሚሰጠው የአላህ ትሩፋት ነው ይላል አላህ ሱብሓነሁ ወተዓላ። ወላሁ ዋሲዑን አሊም። ባጭሩ ነገሮች ድብልቅልቅ ባሉበት ጊዜ ሙእሚኖች እንቅልፍ አጥተው፣ ሐቅ ተደበቀ፣ ሌባው ነገሰ፣ አሊሙ ተናቀ፣ ጃሂሉ ተሾመ ብለው ሲጨነቁ፣ ካፊሮች ደግሞ እንደፈለገን እንፈነጫለን፣ የፈለግነውን ነገር እናደርጋለን ብለው ሲሉ የአላህን ሱብሃነሁ ወተዓላ ምንነት ረስተው ነው። ሰው ከጥፋቱ ለምን አይማርም? ሰው ካለፈ ታሪክ ለምን አይማርም? አላህ ምን ይላል? ወለውላ ደፍዑ ላሂ ናሰ ባዕደሁም ቢባዕድን፣ አላህ ሰዎችን በዳዮቹን ከፊላቸውን በከፊላቸው ባያስወግድ ኖሮ ለፈሰደቲል አርዱ ምድር ትበላሽ ነበረ ይላል አላህ ሱብሓነሁ ወተዓላ። አላህ ሰዎችን ከፊላቸውን በከፊላቸው ባያስወግድ ይላል። ለዚህ ዙልም ሲበዛ የሆነን አካል አላህ ያመጣና ያንን የመጀመሪያውን ዛሊም ሂድ ይለዋል። በተለያየ ጥቅም ተጣልተው እንዲህ ነው የሚሆነው። ታይራኒ፣ ይሄ አምባገነንነት ዳዝ ኖት ፐርሲስት ይላሉ የታሪክ ጸሐፊዎች። አምባገነንነት አይዘልቅም ይላሉ። ሁልጊዜ ፓወር ረጅም ጊዜ የሚኖረው ምስኪኖች ሲደመጡ፣ ሐቅ ተናጋሪዎች ሲደመጡ፣ አለበለዚያ ግን ጀሊሉ አላህ ሱብሓነሁ ወተዓላ ሲቆጣ ነገሮች ሁሉ ይገለባበጣሉ። ባጭሩ ኢንሻአላህ እኔው ዝም ብዬ የጫጫርኳትን የሆነች ነገር አሰማችኋለሁ። ኢንሻአላህ ማን ነው የአላህ መልእክተኛ በሚል የሆነች ዝም ብዬ ጫጫርኳት አለች፣ እሷን አሰማችኋለሁ። ከዛ በፊት ይሰማል ጀማ ይሰማል ይሰማል ይሰማል ኸይር ነሽ። ከዛ በፊት አብዱል ቃድር ጀይላኒ ረሂመሁላህ አንድ ንግግር ይናገራሉ። የሚገርም ንግግር ነው የሚናገሩ። ምን ይላሉ? መን ካነ አላሁ ማአሁ ይላሉ። አብዱል ቃድር ጀይላኒ እንግዲህ ዓሊም ናቸው፣ የበግዳድ ሰው ናቸው። ያው ሰዎች በስህተት ድረሱልኝ አብዶዬ የሚሏቸው ማለት ነው። ያው እኛ ሙስሊሞች ሰውን አናመልክም፣ እንዲህ ማለት ክልክል ነው፣ የምንጠራው አላህን ነው። እና እሳቸው ዓሊም ረባኒ ነበሩ። ምን ይላሉ? መን ካነ አላሁ ማአሁ አሉ ፈመን አለይሂ፣ አላህ ከሱ ጋር የሆነ ሰው ማን ሊረታው ይችላል? ማን ሊደቁሰው ይችላል? ማን ሊተባበርበት ይችላል? ሱብሃንአላህ። አላህ ከሱ ጋር የሆነ ሰው ወመን ካነ አላሁ አለይሂ ሱብሃንአላህ። እዚህ ሎቢው ላይ የሚታየው ነገር ተውት፣ እርሱትና መን ካነ አላሁ ማአሁ፣ አላህ ከሱ ጋር የሆነ ሰው ፈመን አለይሂ፣ ማን በሱ ላይ ጉልበተኛ ሊሆን ይችላል? ወመን ካነ አላሁ አለይሂ፣ አላህ በሱ ላይ ጦርነት ያወጀበት አካል ደግሞ ፈመን ማአሁ፣ ማ ከሱ ጋር ሊኖር ይችላል? ማን ሊረዳው ይችላል? ይላል ጀሊሉ። ሲቆጣ መላሽ የለም። ሱብሃንአላህ። ባጭሩ ዲቫይድ ኤንድ ሩል የሚባል ነገር አለ። ከፋፍለህ ግዛ። ከፋፍለ ግዛ ማለት ምንድነው? ሙስሊሞችን ለመነጣጠል ያላህን ባሮች ነጣጥለው ለመብላት እንዲመቻቸው ጽንፈኛ አክራሪ እንዲኛ እንዲኛ እማይሉት ነገር የለም። ይሄ ሁሉ ግን ውሸት፣ ይሄ ሁሉ ግን በሬ ወለደ። አኺሩ ዘማን ሲደርስ ለሐቅ ያደረሰው በሙሉ እንዲህ ይባላል። ተውት እሱ ጭራሽ በሚገርም ሁኔታ ከአይሁድ ጋር ወዳጅነትን ፈጥረው እንደገና ደግሞ እኛንን የነብዩ ወዳጅ የነብዩን ወዳጆች የሚሉ ሰዎች ናቸው። እስቲ ለማንኛውም አንድ የጫጫርኩት ነገር አለና እሱን ልበልና ልሰናበታችሁ። እኔ ያው ግጥም ብዙ አይሳካልኝም፣ ግን አንጀት ሲበግን እጅም ይጽፋል እና ላሰማችሁ። ይሰማችኋል? መጀመሪያ ላረጋግጥ። ይሰማችኋል? እሺ خيرن الشيء من الهلال ما نو يرسو وداج يا الله ملكتنيا الى لا سمعتوا ما نو يرسو وداج يا الله ملكتنيا رئسنا محمد الامين نبر سماچو غنا ود اسلام سيلوت طرياچو كاهنو ساحرو هنا متطرياچو وشتام قطافي بلو سيمواچو يا يچغر ያ የችግር ጊዜ የመከራ ሰዓት ይፋ አድርጎ አሳየ ወዳጅን ከጠላት። አቡበከር ዑመር ሁለቱ ተራሮች ንብረትና ነፍስን የሰውለት ወንዶች የኢስላም አለኝታ የእውነት ወዳጆች ሆነዋል ተምሳሌት። ልብ ይበሉ ሰዎች፣ አብረው ተሰደዱ፣ አብረው ተቸገሩ፣ አልበገራቸውም ፊትናው መጠንከሩ። እናንብብ ታሪኩን አጅብ ነው ነገሩ። ዳር ሆነው ተመልካች ሰዎችም ነበሩ፣ እኛም እንመጣለን ሲረጋጋገሩ ይሉ የነበሩ ትግልን ያልደፈሩ። ማን ነው የርሱ ወዳጅ ያአላህ መኛ የምነት ተቀርቤ የዲኑ እረኛ። መዲና ሲገቡ የተቀበሏቸው አውስና ኸዝረጅ አንሳሮቹ ናቸው። ጉልበት ሀብታቸውን ያደረጉ ፊዳ ዲኑ እንዲስፋፋ እንዳይሆን እንግዳ። ግናባቅሪያባው አይሁዶች ነበሩ ራቅ ራቅ ብለው ከበው የሰፈሩ። ይህንን እንግዳ ማስወገድ አለብን ብለው የዶለቱ እናደርገው በድን። ሐሳብን ያዋጡ በዚያ የተባበሩ መንገድ የከፈቱ ዲኑን ያስደፈሩ ከላይ በእስልምና በውስጥ የከፈሩ የኒፋቅ አንጃዎች ሰረኞች ነበሩ። ሙናፊቆች ለማለት ነው። ዲኑ እንግዳ እንዳይሆን እኛን ይፈልጋል። የክፉ ቀን ፍትና ወዳጅን ይለያል። ማን ነው የርሱ ወዳጅ ያአላህ መልክተኛ የምነት ተቆርቋሪ የዲኑ እረኛ። ብዙ ዘመን አልፎ ዛሬን ደረስነና ለፍትና ተጋልጦ የኛ እስልምና በእኔ ነኝ ወዳጁ ተወዛገቡና ከፊሉን በስድብ ከፊሉን በዝና መጣጥፍ አበዙ እኛንን አሉና። ሰማን ተቃወምን ባዮች እርጉሞችን ሰሚዕና ወአሰይና ያሉትን ማለት ሰማን ተቃወምን ባዮች እርጉሞችን ነብያትን ገዳይ የህያ ዘከርያን የሙሳን አሰቃይ የዒሳን አስለቃሽ የበኑ ቁረይዛን ቃል ኪዳንን አፍራሽ የበኑ ነዚርን የበኑ ቀይኑቃን ብሎም ኸይበሮችን መርዝ ያበሏቸውን የዘር ግንዳቸውን የዛሬ አይሁዶችን የተወዳጀነው አህባሽ መጅሊሳችን የነብዩ ጠላት እያለ የሚዘልፈን ስምን በማጠልሸት ሚዘባበትብን እንዴት ቢነቀን ነው እኛን ሙስሊሞችን? ማን ይሟገትልን? ማን ይናገርልን? ሐቅ ሲድበሰበስ ማንስ ይግለጥልን? ማን ነው የርሱ ወዳጅ ያአላህ መልክተኛ የምነት ተቆርቋሪ የዲኑ እረኛ? እኽወቴ ይችን ላሰማችሁ ፈለኩኝ። መቼም ሰምታችኋል ሰምታችኋል እኽወቴ። እኔ ግጥም ብዙ አይሳካልኝምና አላኩል ሐልን ትንሽ ብሶቴ ላካፍላችሁ ብዬ ነው። ሱብሃንአላህ። እሺ مرحبا مرحبا። እሺ ኢንሻአላህ ለዛሬ እንግዲህ እቺን ካካፈልኳችሁ ኢንሻአላህ እንገናኛለን።